samra et sam samr kun samra bet ristam bet ve kun samra samr ye sam samra et samra samra et sam wagebin samra yamnyal sam mekene samra yilenyal sam tikeshan samra yamnyal sam eskesta samra yilenyal sam erasin samra yamnyal sam harshash samra yilenyal sam arnei tereni Shekalik samra, asayin samra, yilenyal samra, kentarin samra, yamenyal samra, tayyiblij samra, samenlin samra, yilenyal samra, erneyti erney, erneyti erney, erneyti erney. Batna kwatau tau ali ayneseraju samrawi tilu shale sewoch bekwankwachu anchi otat yelechim biluni machne berguni anchi otat yelechim biluni machne berguni Samra yamnyal sam saatim samra yilenyal sam deretim samra yamnyal sam